عليهم أستغفرت لهم أم لم تستغفر لهم لن يغفر الله لهم إن الله لا يهدي القوم الفاسقين هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا ولله خزائن السماوات والأرض ولكن المنافقين لا يفقهون يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله يفعل ذلك فأولئك هم الخاسرون وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء والله خبير بما تعملون بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين هي سورة سورة جمر النبر مسرين ما أدري كونكشن ويسوطان يتندر درسكم علىكم لكن ان ذا ريفيجن كما جمريا نكا نكا ارغي هدالله اسك غماش درسن نبر بن ما ادري اني كونكشن نو يا وطان من ده سماچو من دال سماچو ملاقم على كل حال اذا جاء بلن نجمرالن ان ذا ريفايز نادرغالن معناتنا يقول سبحانه وتعالى هذه السوره تسمى سوره المنافقون أسرع عند آية بيتشانو يالات مدنية نج بمدينة يوردج نبياتشن كهجرة بوهالا يوردج سورة نج تقلال لا يمتنقروا سورة منافق وشنو دمو بلنال عند منافق شيت أراتي بسال بلنال عند منافق المسلموش مهاكل هونو سو ميامت أو سببنا ميامت أو قدات كبزوت أراتو شي بسال مكناتهم سنة كرسان ويهبرة سبنة كرسان ومنافق منافق تناتو بلنا تلقو نفاق سلمنا مياس وطا يعقيدة نفاقنا الإنسان بلبو أيامنم عند عبد الله بن أبي بن سلول كن يتألى نبر اسلمنا يتألى نبر قرآن يودم آيامن كنج الرسو آيامن كفروال قن كسحابوشو غايساق دالي صومال سلزيه منافق إبالال وهو أشد من الكافر وهو أشد من المشرك طيب انقدي يتكستو تنقروش بمولو قلس النبر يعيشا تشقريا قنبات الجويرية انديت نبياتشن دا قبوات تيمم ከውዱእ ምትክ የሆነው ተየሙም እንዴት እንደተፈረደ እንዴት እንደጀመረ ሁሉ ተናግረናል ማለት ነው። ይህች ሱራ የወረደችው ገዝወት በኒ ልሙስጠሊቅ የተባለው ትልቁ ጦርነት ነው። ከዛ ጦርነት ወደ መዲና ሲመለሱ የተከሰቱ ክስተቶች ሰምተናል። ስለዚህ ዋናው ተዋናያን የነበረ በዚህ መጥፎ ነገር አብዱላህ እብኒ ኡበይ እብኒ ሰሉል እና ከሱ ጋር የነበሩ 300 የሚያህሉ ሙናፊቆች ነበሩ። አሁን ይህ ሁሉ መጥፎ ነገር ሲከሰት በተለይ በተለይ ነቢያችንን ሲሰድብ እና ሰሓባዎቹን ሲሰድብ ይህ ሙናፊቅ ለኢን ረጃዕና ኢላ ልመዲነቲ ለዩኽሪጀና ልአዕዙ ምንሃ ልአዘል አለ። እንደገና ሰሚን ከልበክ የእኩለክ እና ነቢያችን ስ ሰለም እና ሰሓባዎቹ ከመካ የመጡ ጠግበዋል፣ አብልተን አብልተን ወፈሩና እኛን መምታት ጀመሩ ብሎ ሰደባቸው። እዚህ ላይ ዘይድ ብን ልአርቀም የተባለው ትንሽ ህጻን ነው። ይህችን ሰምቶ ለነቢያችን ስ ሰለም ነገራቸው። ነቢያችን ስ ሰለም በጣም ተቆጡ፣ ተናደዱ። ላኪን አብዱላህ እብኒ ኡበይ እብኒ ሰሉልን መግደል አልፈለጉም። እንዲያውም ዑመር ሊገድለው ነበር፣ ተው አሉት፣ አትግደው። ምክንያቱም ከገደል ነው ሙሐመድ እኮ ባለደረቦቹና እንትኑ የሚወዳደሩት ሰው እየገደለ ነው ተብሎ ይወራልና ጥሩ አይደለም አሉ፣ ተውት። የሚገርማችሁ ይህን ሙናፊቅ አብዱላህ እብኒ ኡበይ እብኒ ሰሉል ረኢስ አልሙናፊቂን ግማታም የሆነ ሰው በመዲና የነበረው እሱ ነው። ትልቁ በጣም ሚቀፍ ሰው ሙናፍቅ እሱ ነበር። እና ወደ መዲና ስንመለስ ማን ነው ክብር ያለው ማን ነው ውድቅ የሆነው የተዋረደ እናቃለን አለ። ማለቱ እኛ የመዲና ሰዎች ክብራችን ከፍ ያለ ሲሆን ሙሐመድና ባለደረቦቹ ከመካ የመጡ ሙሀጅሮች ደግሞ ውድቅ ናቸው፣ ለማኞች ናቸው፣ ከእኛ ጋር ተጠግቶ ውርደተኞች ናቸው ብሎ ተናገረ። እዚህ ላይ አንድ ልጅ አለው፣ እሱ አብዱላህ የሚባለው ልጅ አለው። ይህ ነገር በአረብ የታወቀ ስም ነበር። ለምሳሌ ኑር ሐሰን ልጅ ወልዶ ኑር ሐሰን ይለዋል። ከዛ በኋላ ምን ይባላል? ኑር ሐሰን እብን ኑር ሐሰን እብን ፉላን ይባላል። ይህ በአረቦች የታወቀ ነበር። ስለዚህ ይህ ሙናፊቅ አንድ ልጅ ነበረው። ላኪን ልጁ ሙእሚን ነው፣ ሰሓቢ ነው፣ በጣም ነቢያችን ይወዱት ነበር። ስለዚህ እሱ ደግሞ አብዱላህ ነው ስሙ፣ አብዱላህ እብኒ አብድላህ እብኒ ሰሉል። አሁን ይህ ነገር ሲሰማ ልጁ በጣም ተቆጣና ወደ መዲና አምርቶ ሄደ። እዛ በመዲና ደጃፍ ቆየና ሰሓባዎቹ ሲገቡ ሴፉ እንግዲህ በእጁ ይዘዋል። ሰሓባዎቹ ሲገቡ ግቡ ይላቸው፣ አባቱ ሲደርስ ግን አስቆመውና ሴፉ አንገቱ ላይ አስቀመጠው። እንደዚህ በአንገቱ ላይ እንትን አደረገ። ከዛ ምን አለ? አንተ አባቴ ነህ አለ፣ ግን የነቢያችን ስ ሰለም ጥፍር እግር እንኳን አትሆንም። ስለዚህ ያቺ ያልካት ቃል ሳባት አለው። መዲና ስንሄድ ሙሐመድና ባለደረቦቹ ውድቆችና ወርደተኞች ናቸው፣ እኛ ደግሞ ክብር ያለን ነው ያልከው። አንተ ልአዘል አለው፣ አንተ ነህ ዘሊል፣ ውርደተኛ አንተ ነህ፣ ነቢያችን ደግሞ ክብር ያላቸው ነው በል፣ አለበዚያ አታልፍም፣ አንገትህ እዚህ ቆርጠዋለሁ አለ። ማን ነው እሱ? ልጁ እኮ ነው። ልጁ እዚህ ላይ አልወላ ወልበራ ይባላል። ወንድሞች፣ ምን ማለት ነው አልወላ ወልበራ? የፈለገውን ቢመጣ አባትህ፣ እናትህ፣ ልጅህ፣ ወንድሞች፣ ቀቢላ ምን ቢመጡ ከአላህ እና ከነቢያችን አሳልፎ አይሰጥም። ነገር መጀመሪያ የምትመርጠው አላህ እና ነቢዩ ናቸው፣ እስልምና ነው። ከዛ በኋላ ነው እንግዲህ ቤተሰቦቹ ይመጣል። እና አብዱላህ እብኒ አብድላህ እብኒ ኡበይ እብኒ ሰሉል ሀደ ሻብ አልሙስሊም አልሙእሚን እና ነቢያችንን መረጠ ከአባቱ። ስለዚህ አንገትን ቆርጠዋለሁ፣ ራስን ቆርጠሃለሁ፣ እኔ ውርደተኛ ነኝ፣ ነቢዩ ግን ክብር ያለው ሰው ነው በላለው። እዚህ ላይ አባቱ ያኔ ይግደረደራል፣ እንደዚህ ሊል ይፈልጋል፣ ህይወቱን ለማዳን ይፈልጋል። እዚህ የተጨቃጨቁ ነቢያችን መጡ። فقال النبي صلى الله عليه وسلم: يا عبد الله تو واباته كنومنا من قالت يا رسول الله والله اي قبام مدينة وسط اي قبام اني وردتني يعني محمد صلى الله عليه وسلم قال بالا كبرنا وكسالل سائل اي قبام اني راسون قرطوا له على شو. فقال النبي صلى الله عليه وسلم: يا عبد الله تو بقى بني واستنى تو استيقبا اتقدلو منامن عالوثنا قبا مدينة اهون يتناقرا شوك قالات بتقامت فونو كهلو يباسة دمو عائشة زينا درقال لش بلو انتنو ياسنساو السونو مريو السونو انا بسو مكنياتي وردو اسرا سوست آيات كسورة النور انببالان فسرن والم بلفو سامنت يميقرماتشو نقرقن يليجونو بتقام يميقرمو ይህን ነገር ሲከሰት የኒፋቁ ጉዳይ ምን ሲከሰት ልጁ መሸከም አቃተው። ምክንያቱም ነቢያችን በጣም አዝያ አደረገ ለነቢያችን። አሁን ምን አለ ይህ ልጅ ወደ ነቢያችን ሳሰለም መጣና ያ ረሱላህ አላቸው አባቴ እንደምትገድለው አቃለሁ ምክንያቱም የፈጸመው የፈጸማቸው ድርጊቶችና ውሸት እንትኑ ዘንቦችና ኃጢያቶችና ወንጀሎች በጣም ብዙ ናቸውና የሞት ቅጣት የሚገባው ነው አባቴ ግን ረሱል አላቸው የምትገለው ከሆነ የሞት ቅጣት የምትሰጠው ከሆነ እኔ ልግደለው አለ አላሁ አክበር አባቱን ሊገድል አይዋ የሞት ፍርድ ከተሰጠው ያ ረሱላህ ሌላ ሰው እንዳይገድለው እኔ ልግደለው ታቃላችሁ ረሱላህ ለምን እንደዚህ እንዳልኩ ለምን እንደዚህ አልካሉ አሉት ነቢያችን قال يا رسول الله ሌላ ሰው ከገደለው ሸይጣን በጣም እርኩስ ፍጥረት ነውና አባቴ ነገደለ ሰው በመንገድ ሲያልፍ ሳይው ሸይጣን እንዳያሳስተኝ ይሄ እኮ ነው አባቴ የገደለ ብዬ ደሜ ይፈላልና ከዛ በኋላ ሙስሊምን እገድላለሁ بعند كافر يبسبس أباته لسو بيه مسلم قدل اللهنا كبار ونجل سلوهوني إني لقدلو كذب هلا لجونو يقدلو تبلو ما نمسو يعني كرأي لو منا من على شو فقال النبي صلى الله عليه وسلم يا عبد الله بل نحسن إليه أن قدلو اندي أم طرو أرقنو من نيزو أباته أيزو طرو أرقنو أن كبا كبان من نيزو انجي أن قدلو نا عبد الله بتقام دسالو يا نبياتش مستاني قرمو انديتي هلو وانجلي يفتسما عباتي موت قطعتاي قباو من دي منام بلو كنبياتشن قاية نبرو فكرنا مودد بتقام قالي بتقام مودد هاتشوهن طيب عبد الله بن أبي بن سلوه منافق نفاقن قتالي متفودر قيتم قتالي بغزوة أحد بغزوة خندق بغزوة الأحزاب مالتنو بهل غزوات مكدات جمري كدات جمري فما جرشاقن ادميو متى موت كنبياتشن بفيتنو يموت وصو سي موت تملكتو ياباتنة رهن ازنت هل قزي بلج لب اللي يهل وانجل ادرقو سويو عندنا اني لقدلو سيل لجو يهلو اهون ترستو من علاچو يا رسول الله علاچو لجو كنو اباتي منافق نو بزو وانجل ادرغي الله يمي مروا يمسلني يا رسول الله لكن تنش انكوان يانتن كبا سيلبس الله ممكن ازنتي ستاوي هونال عذابو يا قزقز التي هون عندنا يانتن كبا ستن بسو ارغ كفن ارغ بسو است اسكمچه جسدو ويم دمو قوداو يانت قودا ينكا كبا اندي نكانا ممكن الله رحمت اندي اورد لتا لي طيب من تفلقالها له يانت كبا فلقالهو كبا مالت وندموچ ود كو نو ود لبس نو ነቢያችን ኹጥባ ሲያደርጉ ትላልቅ እንግዶች ሲመጡ የሚለብሱት አንድ ብሽት የሚባለው ብሽት ማለት ያኔ ካባ ይሄን ሳውዲ የሚለብሱት አለ አይደለም ከተው በኋላ በላይ የሚለብሱት ጥሩ በጣም ውድ ነው እዚህ ሀገር እሱ ስጠኛሉ ነቢያችን ሰጡት ከተቀመውን ካሉት ነቢያችን ያቃሉ እንኳን የነቢያችን ካባ ለብሶ ጠቅላላ የመቶ ሀያ አራት ሺህ ነቢዮች ካባ ቢለብስ አላህ ያቀፍርለው። ምክንያቱም ብለዋል الله سبحانه وتعالى بلوالكو إن تستغفر لهم أو لا تستغفر لهم لن يغفر الله لهم نزيها ليه شرسوا الله عندما يغفر لك الله تناقروال لكن لعل الله ممكن من أن بلو نبياتشن لجن لما سودد بلو كابات شو ستوت تملكتو تالاكو منافق تالاكو قماتا مهونو سو كافيرو منافقو مشركو يا نبياتشن كابا لبسو تكبره. إذن الزهلاي عند تلك تمرتن وستالن نبيات يا نبيات شنسى سلم سراء لراسات شونو يا عبد الله ابن أبي ابن سلول سراء لراسونو يا لجو سراء لراسونو يا ني سراء لراسينو انجي يا نبيات شنسى سلم كبات بزات كفنو يموته እኛ ጀሁሎች እንዴ ለጀና ነው እንጂ ነው ምንለው لكن لا ولا تزر وازرة وزر اخرى ሁለተኛ فمن يعمل مثقال ذرة خيرا يرى ومن يعمل مثقال ذرة شرا يرى يالا درከው ያልሰራው ስራ አይመጣልህ ወንድሞች ስንዴ ከዘራህ ስንዴ ነው የሚበቅለው ጤፍ ከዘራህ ጤፍ ነው የሚበቅለው ንፋቅ ከዘራህ ንፋቅ ነው የሚበቅለው የነቢዮች ራ ሊበቅሉ አይችልም። አቡ ለሀብ አጎታቸው ነው፣ አቡ ጣልብ አጎታቸው ነው ለነቢያችን እንትኑ ያኒ አቡ ጃህል ዘመዳቸው ነው። ስንት ነው የሞቱ የነቢያችን ዘመዶች። ላኪን ጀሀነብ የሚገቡ ሰዎች በቁርአንና በሐዲስ አውቀናል። ስለዚህ ዝምድና የነቢያችን ዘርነኝ የአሊ ዘርነኝ የሚባለው ነገር ከንቱ ጥቅልል አድርገህ ሰገራ ቤት ውስጥ አስገባው። ዋጋ የለውም፣ ምንም ዋጋ የለውም። ስለዚህ አሁን ሞተ ሰውየው ሙናፊቁ፣ ልጁ ቀረ። ነቢያችን የወደዱት ከነቢያችን ጋር ቀረ ማለት ነው። ጠይብ፣ አሁን አላህ ስብሓነ ወተዓላ በዚህ ክስተቶች ከመጀመሪያ ጀምረን የሙናፊቆች ነገር ያወራ ነው እስካሁን ድረስ በዚህ ክስተቶች ይህችን ሱራ አወረደ። ደሞ በሙናፊቆች ስም ሱረቱል ሙናፊቁን ብሎ ሲያወርድ በዛ ደሞ ሱረት መርየም ብሎ ሲያወርድ ሁሉም ስለወደዳቸው አይደለም። አማ ሙሐመድ فهو حبيب الله واما مريم هي صديقه واما موسى እነዚህ በሙሉ በአላህ የተወደዱ ናቸው አይደለም። ላኪን ሙናፊቆች አላህ ስለሚጠላቸው ለታሪክ እንዲቆይ ብሎ ነው በስማቸው ሱራ ያወረደው። በታሪክ እንድናስታውሳቸው በመጥፎ ስራቸውና በመጥፎ ድርጊታቸው ለዘላለም እንዲታወሱ ያኔ እንዲጠቀሱ ሱረቱል ሙናፊቁን ብሎ ጠቀሰ። قال سبحانه وتعالى اذا جاءك المنافقون قالوا نشهد انك لرسول الله يعني متوكو يهلو تناغرو ودا نبياتشن سي درس يعني كفو عبد الله بن ابي بن سلول انغاغر متفو نغغروچو ودا نبياتشن سي درس اسو قرتا لمالت ويم دمو قرتا لمالت سايحون كسيف كمجدل انديدن مكنياتوم نغرو كامنه دمونا غنزبو حلال يهونال غنزبو يورسال اسو يجدلال በመጥፎን እንትን ነው የሚሄደው። ይሄ ከዚህ ለመሻሽ ብሎ እሱና ባላደረቦቹ ሙናፊቆች መጡ። ምን ይላሉ? اذا جاءك المنافقون قالوا نشهد انك لرسول الله يعني والله انك يا محمد رسول الله بزي امنامنا لم بلو بيمولوم انتم بيلوم والله يعلم انك لرسوله الله يا قال مسلموچوم يا قالو انت رسول مهونكن والله يشهد ان المنافقين لكاذبون نزي منافقوش گن لباچو چلما ملاساچو يناگرال انجي وشتاموش مهوناچو الله يمسكرنو عليه كذا بوحالا متتو يا رسول الله انيا بانتنا منالن ادلم يالوت متتو گيزي 10 گيزي 50 گيزي مالو ለምንድን ነው ይማል ወንድሞች? ሙናፊቅ ሁሉ ጊዜ ይምላል። ሙናፊቅ ሁሉ ጊዜ ጮሃል ይምላል። ለምን መሰለ? ነገሩ እንዳይገለጽለት እንዳይገለጥበትና ነገሩ እንዳይከሸፍበት። ሁለተኛ ከተከሸፈበት የሞት ቅጣት ይፈረድበታል፣ ገንዘቡ ይወረሳል። ለዚህ ከዚህ ለመዳን ይምሉ ነበር። يقول سبحانه وتعالى በሁለተኛው አያ اتخذوا ايمانهم جنة جنة ማለት አንድ የጦር ሰው የጦርነት ትጥቅ ነው። በዚህ በደረተህ ላይ የምትይዘው ተወርዋሪ ኩናትና ጦር ሲመጣ የሚከላከልልህ ነው። አሁን ደግሞ በማላ አድርገው ከችግሩ እንዲያመልጡ በአላህ መማል የነሱን ጁና አደረጉት። ጁና መከላከያ ማለት ነው። اتخذوا ايمانهم جنة ለምሳሌ አንድ ሰው መጥቶ ወንድምህን ይሰድባል። ከዛ በኋላ ተከሰውና አልሰደብኩም ብሎ يعني እንዳይፈረድበት ይምላል። ይህ መማል መከላከያ ያደርገዋል። እነዚህ እንደዚህ ያደርጉ ነበር። اتخذوا ايمانهم ايمانهم ማለት ማላቸው ማለት ነው ይምሉት جنة فصدوا عن سبيل الله الناس ብቻ አይደለም ከዲን የራቁ ከሐቅ የራቁ الناس አለ። الناس ብቻ ቢሆን እንኳ ጥሩ እንትን ጉዳት አልነበረው፣ ግን ከእስልምና መውጣትና ነብዩን መክዳት ይጋብዙ ነበር። ብዙ ሰው ይረዱ ነበር። ብዙ ሰሃባዎቹ በጣም ያወሰው ሰዋቸውና መጥፎ ምክር እየሰጡ يعني لا تنفقوا على من عند رسول الله حتى ينفضوا يعني لنزيه كمكة يمتو محمد النادبال دربوچو التابلواتشو منمنا قنزة اتردواتشو اسكمي بارروا منام بلاو النزي منافقوش راساتشو بيتشال التأفوم بس سولة ما اتفات بزيت ارنا ببر. يقول سبحانه وتعالى فصدوا صدوا من مالتنا بالصد فصدوا يعني يهيدان بر زقو معرفتنا لمن بزو سو ود هيدان دايما تاي ميزقوت ينبروا ميكلكلوت نبروا الناسو ناتشو فصدوا عن سبيل الله انهم ساء ما كانوا يعملون اي سراچو بتام بالجنانا كفو نغير يملانا وسرا يمسروت ينبروا الى يي نغير نبياچن الله سبحانه وتعالى تحليل سيامت التحليل مالت ምክንያት ሲገልጽ ምን አለ? ذلك بانهم امنوا መጀመሪያ እንደ ሙእሚኒን ሆነው እስልምና ውስጥ ገቡ ተቀበሉት ማለት ثم كفروا ከዛ እንዴት ነው እንደዚህ ሆነው? ትናንት ባለፈው ሳምንት ተናግሬ ነበር። ነቢያችን ሰለላም ከመካ ተሰዶ ሲመጡ በዛ ወር በዛ ጊዜ عبدالله ابن ابي ابن سلول هذا رئيس المنافقين የመዲና እና የአካባቢዋ ሰዎች በሙሉ መዲና በዛ ጊዜ መዲና የራስዋ መንግስት ነበራት። አህል መዲና የራሳቸው መንግስት ነበራቸው። ከመካ ምንም ግንኙነት አልነበረው። መጀመሪያ ርቀታቸው 400 ኪሎ ሜትር ነው። ከመካ ወደ መዲና እስከ 400 ኪሎ እንዲያውም ይርቃል ከዛ። ስለዚህ ይህች መንግስት ነች። የመካ መንግስት ሌላ ነው፣ የየመን መንግስት ሌላ ነው። እና መዲና የራስዋ መንግስት ነበራት። አሁን ምን ይዘጋጁ ነበር? የመዲና ሰዎች አክሊል ወይም በወርቅ የተሰራ ዘውድ ሰርተው አብዱላህ ኢብኑ ኡበይ ኢብኑ ሰሉል የመዲናና የአካባቢዋ ንጉስ እንዲያረጉት እየተዘጋጁ ነቢያችን ሰለላሁ ዐለይሂ ወሰለም ብርሃን ይዞ ከመካ መጡ። አሁን ሆዱን ቁርጥ አለ። እንግዲህ አብዱላህ ኢብኑ ኡበይ በሐስድና በቅናት በመቀኝነት ተበላ። ስለዚህ መሐመድን ማጥፋት አለበት፣ እንደዚህ ነው ያሰበው። መሐመድን ማጥፋት አለብኝ፣ ምክንያቱም የኔ ክብር ያፈረሰው እሱ ነው አለ። ነቢያችን ሰለላም እሱ ክብር ለማጥፋት አልመጡም። ንቡዋ ሪሳላ ይዘው ነው የመጡ። የመዲና ሰዎች ከጨለማ ወደ ብርሃን እንዲያስገቡ ነው የመጡ። እሱ ግን በሌላ ተረጎመውና ከዛ በኋላ ከንግስነቱ ስለ ሙራዱን እና ፍላጎቱን ስላላገኘ ይህን አይነት ተንኮል አሰበ ማለት ነው። ذلك بانهم امنوا መጀመሪያ ነቢያችን ሲመጡ እስልምናን ተቀበለ። ላኪን ብርሃኑ ዝናውና ትልቅነቱ ሁሉ ነገር ወደ ነቢያችን ሲዘነብል የመዲና ሰዎች በሙሉ ነቢያችን ብለው ስላቀፏቸው ثم كفروا ከእስልምና ወጣ። ግን ከእስልምና ሲወጣ በልቡ ነው የወጣው እንጂ በአካሉማ ይሰግዳል ይጾማል እንትን። ثم كفروا الله من ادرج فطبع على قلوبهم فهم لا يفقهون اسكمي موت درس عبد الله بن ابي بن سلول اسكمي موت درس قنطات ايمان اندما يامننا ود اسلمنا اندما يملس الله سبحانه وتعالى تلك مهتم ادرجبت بلبو طبع على قلوبهم يعني لبو زقاو اللهم يا ربي لا تطبع على قلوبنا يا رب امين بلو وندموش والله الله كتقطع يعني الله كتقله بشتا دهنت ادلم يميامطاو اني عندان دغزي شاهي يتطاو كوتش بيه تفكر ادرغاله وندموش والله العظيم اند تفكر عباده يلم لو ملويني مكرياتهم تفكر كادرك بزو نغر تاترفاله اني اونت نو بقن 5 دقيقه علچين شاهي يتطاو انا اتفكر አሁን ምን ላለሁ? አላህ Subhanahu Wa Ta'ala አይታወቅህም ኳንቴ ከጠላህ ገንዘብ አይደለም የማይሰጥህ ደሃ አይደለም የሚያረግህ ወይም ደሞ በሽታ አይደለም በላ የሚያወርድብህ በል ቢልዓክስ ከዚህ አንጻር ሀብታሞች ብናያቸው በአለም ያሉ ሀብታሞች አብዛኞቹ ካፊሮች ናቸው በአሜሪካ በአውሮፓ በአውስትራሊያ በካናዳ በነጭ አገሮችና በኤጂያ በህንድ ሀገር ምናምን ያሉ ትላልቅ ሚሊየነርስ ካፊሮች ናቸው። በአላህ የሚያሾፍና በዲን የሚቀልድ ሰው አብዛኞቹ ገንዘብ ያላቸው ናቸው። ደሞ በጤና ከፍተኛ ጤና ያላቸው ነው። አላህ ሚዛኑ በላኡ በዚህ አይደለም። ላኪን በጣም ከተቆጣበ ወንድሞች እኔ እነቴ ነው ሰውነቴን ቀጠቀጣል ይቺን ነገር ስሰማ ይቺን ነገር እዚህ ላይ ስደርስ الله كتالله يطبع على قلبك لا حول ولا قوه الا بالله يطبع على قلبك لبه زقت يا رغو كذا كالله فرته انبا عند طبته انبا تورد كذا بحالا لبه قران سيسمع منم ما ينقسقسم يا نبياتين حيوتنا يا جنه يا جهنم هنيتا ستسمع منم ما يمسلهم لا اله الا الله لبه عند مهتم كودك أبت الله سبحانه وتعالى يقول سبحانه وتعالى في سورة البقرة إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ليش ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم إذن الله سبحانه وتعالى والله العظيم فلقي يسممني كفلقي قررتني كفلقي دهادرقني كفلقي ان شاء الله جيبي بلاني كفلق اراويت متو بتكتك ارغو يبلوني لكن لا يطبع على قلبي بلبي قنطات يمتهل شركنا نفاق ايمطابني الله سبحانه وتعالى قولوا امين وندموت كزي يبلط دعاء يلم الله كزي نجاي بلن ليلا كن اندزي هتارغا نلو الله سبحانه وتعالى كسممه يا ربي الطف بي انت انتتامم نو يفرجكو او اذن لي نو منلو لكن يطبع على قلبك والله العظيم الله اندزي انديارق انودم بتام اتخذوا ايمانهم جنه فصدوا عن سبيل الله يجنن منجد يزغو ساتشو انهم ساء ما كانوا يعملون ذلك بانهم امنوا مجمرا ثم كفروا فطبع على قلوبهم فهم لا يفقهون ምን ማለት ነው ላይፍቀሁን ቁርአን ብትቀራለት አይገባው ሊገባውም አይፈልግም ሐዲስ ብታነብለት በል ነቢያችን ሰለላም በቀን 10 ጊዜ ያያቸው ነበር ይህ ሙናፍቅ ከሳቸው ጋር ነበር በመዲና አብረው ነው ሰላት ሲሰግዱ አብረው ነው ጂሃድ ሲሰግዱ አብረው ነው ምን አብረው በመዲና የኖረ ላይፍቃ አይገባውም ተዘጋ ልቡ ተዘጋ ወንድሞች والله ስንት ወንድሞች አሉን ያሳዝናሉ ስገድ ብትለው እንቢ ይላል ረባ ከሐጃርግ ምንም አይመስለውም ረባ ከሪባ ትብላ ዚና ታረግ መጠጥተው ብትለው እንደ ዘፈን نوم يايو لأنه ممكن الله طبع في قلبه بزي أنت كزيها الدنيا هيدا المعتنو يومينا في قوش قداي واندموش الله من علي أبزان يتشو العلماتشو منافق كهوني أبزان يتشو الله فلقو كونو ملك اللاتشو وبت اللاتشو قرمسنا اللاتشو تقولون ميلابسو أبزان يتشو هلوم سانل أبزان يتشو منافقوش اندزيناتشو هبت اللاتشو عبد الله بن أبي بن سلولي رئيس المنافقين بتأمو بتنبرو علو عندهم بمدينة بوباتو يتودد أكليل ويمدمو يأراس زود سياسك أموتلت بقى أنتني أنا جوسنا ميمسلو نبر لكن درجتو طبعا النبي عشان كم متأثر شو بفيد درجتو بتأمد فونه نبره بتأم تكلا شو كم يا درجو نقد من نبر نقدو بمنزرنا ينقد نبر لمسالة السر مرتي هون كنجو كنجو اللي جوش يا مت أنا كزام كزام كزام سب سبنا ليان دان دوا بيتي كفت الله تعالى كذا وهلا أنا ناليت زموت ستة درج بيت كفتابة كمان يوم تزموت يا درجال كذا جنزبو ما تا هيدو يسبب السبال لأن سودا موزي ست أشوال نقد بيتون لزهنا برسو عبد الله بن أبي بن سلول سوق شاونا شنكوار كمكفت يسوقارنا يج يسقى منامن كمكفت يمنزرنا بيت كفتو بزي أنا يستلادر نبر جن يهول هنو بشرك سلنبرو ينقر ندمطفو نقر بزو ياسبو نقر على كل حال وإذا رأيتهما لالله سبحانه وتعالى أي نزي منافقوش ستاتشو تعجبك أجسامهم وبتاتشو ملكاتشو واللبابساتشو بتقام ياسقوا قوالو دس نميلو إلال وإن يقولوا سنقروا إماناتشونا كألاتشونا أنقاقراتشوغن تسمع لقولهم كأنهم خشب مسندة خشب مسندة نعم خشب جمع خشب يعني بتر ويم انش اثمالتنو عند انش اثامتت بمريت لا بتاس قومو اي قومم فلقون انش اثبيهون عمتت اي قومم ودك اني ودك را ودك فيل ودك خلانا ميودكو لكن قرقدا لاي كاستقهو اي قومان ما استقيا سلال لو مالتنو النزي سواش دمو كأنه لكن ده إنشات يعني ده قافية للو إنشات ده زيناتشو كل جزيس انكتكتو صفارو منامن لمن دنهم يفارو يقول سبحانه وتعالى كأنهم خشب مسندة يحسبون كل صيحة عليهم سبحان الله نبي عليه الصلاة والسلام بمدينة هونو سلان دان نقر سنقروا لن يكونوا زاري من دونه عندي سوتش اللي يوم تقطعته يتفردوا إرئنينين كله كانوا منافق هنو إني كونين نبيعشن أن نجر عند أشمور كان متفق عنه جن من يلالو ما بالو قوم من دونه عند سوتش عند زين ميارقو لا من دونه سيرو لن يكونوا يلالو نبيعشن زاري خطبة سيادة رجوبة أم تقطعنا يتناجرو سبب لن ينو إنيا بنيا كونو يتقطو إلى اللو ما نينيا ومنقر سنقر إنيا نن لنيا كونو هل قزي إفويتا تمونا إلى اللو هوتي أسال لفعلو قبتاتشو أنا ودموش أيها كأنهم خشب مسند عند إنشات راسو يمماي قوم ودكاني ودقرا يميوادك لمن دنو يميوادكونا من كتاكاتو يمتنو يحسبون كل صيحة صيحة مالت ما نينيا ومنقر نبياتشن سيكوتو او بكر سيكوتا عندنا نغر مطفو نغر اواسي درج هلو لنيا كونو انيا كونن تفان غوداتشن وطا الالو يحسبون كل صيحة عليهم كزاوها الاوساني ستا الله سبحانه وتعالى نزي منافقوش هم العدو دم بنيا هوني تقلات منافق روالو نا متو بمتو سرتفكيت يازي عدو منافق نو هم العدو فاحذرهم الله سبحانه وتعالى النجاجرو ركاك النجاجرنو very من البلاشو ركاك نجار مالته قدلاشو على لما الله سبحانه وتعالى مكناتهم نبياتشن لقدلوا أيشلوم منافق لقدلوا أيشلوم من مجمرة منافق مهون ማንም ሰው ያቀውም አላህ ብቻ ነው የሚያቀው ሁለተኛ ሙናፊቅ አላህ ግደለው ካልተባለ አይገደልም ካፊርም ራሱ ካፊርም አላህ የሞት ቅጣት ካልፈረደ ወይም በነቢያችን ካልተፈረደበት አይገደልም ሙናፊቅም ካፊርም አይገደልም አገኘሁት ብላ አትገድለውም لكن من اللي تتنقق اللي تالو هم العدو فاحذرهم كذا من اللي يا الله انقطعنا ارقمان او ردبت قاتلهم الله الله يلعناتشو الله كرحمته يبراتشو الله ينسون تلاتيهن كالله تقرنت ينسو يهلو نقر يمن لو بزي قاتلهم الله بزات قبال لك قاتلك الله كالكو عنده رقمكو مدفون اگر بانتي يسفن بانتي درس مارتنو قاتلهم الله أنا يؤفكون كيف يوشالو انديت يوشالو انديت انديت نو اونت نگر وشت عرقو يسكم متوتال نا منافق وشتام نو بالغي نو لبوش اللما نو ملاسو عسل نو يهن سلخوني فاحذرهم يهنا قال وندموش لنبياتشن بتشاد لن يكونوا لن يكونوا عند سبسبة ترى قال له هذا لم يدين سبسبة أنت لبه كفته لبه درته كفته تناجر الزاوست عند عند سوش لينور يتشلالو نجر ودا من قست يا درسوتال نجر ودا تلات يا درسوتال نجر وراسو تلفلف فرقو عند تنقل يا سبالو بزا سبسبة አንተ ገራተሁን ሁሉ ነገር አትመን ገር ሆነ ሁሉ ነገር እንዳንተ አታስብ ወንድሞች قاتلهم الله قاتلهم الله كانهم خشوا قاتلهم الله نعم هم العدو عدو عدو فاحذرهم تتنققلاتهم قاتلهم الله ان يوفكون اذا ወንድሞች منافقوች እስከ قيامه ቀናሉ በነቢያችን ሰለላም ነበሩ አለቀ አይባልም كل منافق موجود في كل زمن وفي كل عصر وفي كل بكل بهله برتسب بهل زمن منافق يللبت زمن النهبرتسب يلم يهن عند عند تلك مسسو وسدوت ወንድሞች አሁን ከጠላቶች ሆኖ يعني يميچمالق سوچ منافقوچ አይደሉ اسلاموچ ተሰብስቦ አንድ ቁም ነገር ሲያስቡ ገና ገና ነገሩ ገና እንትን በስምነት ሳይደርስ ነገሩ በመንግስት ውስጥ ታገኘዋለህ ወሬው አይደለም እንደ ወንድሞች አቡ አኒስ ሰኑር ሐሰን የምለው ነገር እነት አይደለም እስላሞች ተሰብስበው ለአንድ ትልቅ ቁም ነገር እስልምናን ወደ ላይ የሚያደርግ ነገር ሲወያዩ በሚስጥር ሲወያዩ ገና ከዛ መجلس ሲወጡ ከአንድ ሰዓት በኋላ በመجلسው የተነገረው ነገር በመንግስት ውስጥ ታገኘዋለህ ማን ነው ሙናፊቅ ነው ሙናፊቅ ነው ካንተ ይሰግዳል ካንተ ይጾማል اذا الله سبحانه وتعالى እንደዚህ አለ አሁን ይሁሉ መጥፎ ነገር ሰርተው عبد الله بن ابي بن سلول يهلو تسادبو يهلو يا كفر نجر سرادرغو بمجرشا واحد اسمه عباده بن الصامت او سعد بن عباده عنده نو سعد بن عباده يا مدينه صحابي نو عبد الله بن ابي بن سلول دمو يا مدينه سو نو ሁለቱም ደሞ በአንድ ቀቢላ ናቸው ኸዝረጅ የሚባለው ቀቢላ ሁለቱም ጓደኛሞች ናቸው ዘመዳሞች ናቸው ያንድ ቀቢላ ሰዎች ናቸው አሁን ሰዓድ ኢብኑ ዑባዳ የሚባለው አዘነለት ለማን ለአብዱላህ ኢብኑ ኡበይ ኢብኑ ሰሉል ያኒ በዚህ አይነት ከሞተ ጀሃነም ይገባል በዚህ አይነት ከሞተ አላህ ቁጣ ይወርድበታል ብሎ እንደ ጓደኝነት ሄደና ምን አለው ያ አብዱላህ አሁን ያንተ ነገር ግልጽ ሆነ ከመዲና ወጥቶ አረብ አገሮች ደረሰ በጣም እንደተሳሳትክ በጣም መጥፎ ነገር እንዳደረክ ብዙ ወንጀሎች እንዳደረክ አላህም መስክሯል ነብዩም መስክሯል ህዝቡም አውቀዋል የሚያዋጣህ ልንገርህ ያ አብዱላህ አለው ሄደና ወደ ነብያችን እቅርታ ጠይቅ يكرتا كركاچو دومو نبياچن والله ودو حالا يلو يستغفر لك اللهم اغفر له اللهم اغفر له بلو كالله غا يستارقها علالوت سعد بن عباده اندزي حالو قنجور قنجور ملكت نبر هي نجر لكن من قالو اندزي سيلو انغتون طمزز ادرغنا يكبريا اكونو انغتون ودو حالا طمزز ارغ اني ودو محمد يجي هنا اني قرتال بلو على درغون باكتو زور بل باك لسعد كلو اندزي ميلو زور بل اني جي قرتال بل انا يهيچي انغتو طمزز ادرغو يماكروف گداي تايبت سعد منالو يا عبد الله لو والله الله قران ليا ورد نو تقاله من ليا ورد نو يهچن انغته طمزز يادركات قلب قال ك الله تورد عليه شالي كان يعني قران دم من دم يورد كانه يعلم الله كونه يساو انت نادرغو والله اهون يهن انغته يتئبت طمزز يادركات يهچي بالقران لتورد نچ ويلو حالو لك اندالو قران اورد الله سبحانه وتعالى بزاك الكونو قران يوردو من عليه امسنيو ايا واذا قيل لهم تعالوا يستغفر لكم رسول الله ذاك يا عبد الله بن ابي ود النبياتين هدا استغفر الله بل بلواتشو عليه لووا رؤوسهم انغتون طمزز زارغو يكبريا تبيتنا يكبريا ملكا سايي لوو لي مالت ما طف مالت نو ما زور ان انغتون طمززه لوو رؤوسهم ورايتهم يسدون اندغنا هولتنيا دغمه والله ورايتهم يسدون يزغالو مالت نو يجنان منجد يسلمنان منجد كالله قال مي استارق منجد يزغالو ورايتهم يسدون يه عنده سنت وانجلالي مجمره كفروال ولتنيا لووا رؤوسهم انغتون بكبرياء ملكه طمززه كذا بهلا يا اللهن منجد زغا اراتنيا نا كحولو يباسه وهم مستكبرون بتبيت تفندتو لموت تنش نو يقرو اذا تبيتنيوش ناتشو مشركوش ناتشو كافروش ناتشو منافقوش ناتشو تبيتنيوش ناتشو يحلو يالو جهنم انكون سيانساچو نو انذي منافقوش جهنم انكون سيانساو نو يا عبد الله بن ابي بن سلول وهو في الدرك الاسفل من النار تاقالاچو في الدرك الاسفل من مات نو سبحان الله يعني ابو جهل ان ابو لهب ان فرعون يالجبابت كذابتاچ كذابتاچ يالو جهنم درك الاسفل اللم يالا چلما يا منافقوش بوتا بيتشا نوزا كذا بحالا من على من على الله سبحانه وتعالى يا محمد لنقر او سواء عليهم استغفرت له ام لم تستغفر له لن يغفر الله لهم الله سبحانه وتعالى كذي ايه مجمر يا بسورة التوبة ليلا ايه وردي استغفرت لهم ام لم تستغفر لهم لو استغفرت لهم 70 مرة لن يغفر الله لهم على الله سبحانه وتعالى يا رسول الله نعم سبا غزين كون استغفار بتارق لاچو انزي منافقوش الله يغفر لاچو لكن يا نبياچن فهم يا نبياچن ارداد يغرمال نبياچن تسفا القرطو مكنياتهم الله مندنو يالو ان استغفرت لهم 70 مرة سبا غزين كون اللهم اغفر لهم بتلين الغفر لاچو مالو نبياچن منالو اندزي ترجموت اياو انغدي الله يميلو 70 نو طيب 71 100 مره 300 مره 400 مره استغفار كادركو كن يقبلوال الله يالو 70 نو يميل يعني ياذنتنا يغرنت انتن نبياچن تسماچونا الله امطتو يهچن اي وردي اي 70 يالكوت لاغانونونا لملكت نو انجي عليه هم الذين يقول من عليه سواء عليهم استغفرت لهم ام لم تستغفر لهم لن يغفر الله لهم ان الله لا يهدي القوم الفاسقين اهون قرطوا بقى 100 غزي 1000 غزي بليون غزي بتستغفر لاچو إني ألغفر الله شون بلو زقا وبر. ونسأل الله يا رب يا رب يهن أين تجربهنا تستأن والله لن يغفر الله ما لتكونوا إسكك يا ماك أن إسكم يموتوا يا الله أن غفران آقنيوم من أين زقتنا يهن والله العظيم يكو والنموج بتلك ما سبي اللبن يه أين تودنيان داي ورد من واستنا له أنت إن يمتسجدوا سوتشنا يمتصوموا أدلم إني أبابالي إن الزاي ما يسجدوا بقرآن ما يشفوا يم ما يصوموا يعني سيتوش بيهونو تقلت أو أجر لبسو ميهدو دانس بيت ميادرو ديسكو ميادرو ربا ميبلو يسو بيت ميابلاشو يهن كدسيبلين يراكو يا الله مياسكوت أنا غير هولي ميادرقو من أسوكه يا مغفرة بر اندي الزقاب بهنا ما الزقاب به موان اندتاك الله هم العدو قاتلهم الله زيدهم استغفرت لهم أم لم تستغفر لهم لن يغفر الله له لن مالت لو دفيت مالت نو اسكك يا ماكن ما يغفر الله لهم كزيه بلتك قطعت والله السبات سماي فرسو بدبدبوه بالشلال بهولت تلالك برت مهكل اسقبتو بيچامكو هنا بيچافلقو يشالال يا استغفار نغر سيزغابه كن كذا يبا سيلم كذا بحال الله من عليه هم الذين يقولون انغدي بفيت يالو عبد الله بن ابي بن سلول كمكه يمطو مهاجروش ابلتن ابلتن اطغبن اوفرن انيان ممتاتنا ينيا يبلاي مهون جمرو سلازي مغبات تستواتشو بيتاشو اتقربواتشو بدرات تستواتشو غنزبات بقى قرطواتشو نا ابارواتشو كمدينة يلالو هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا بقى چنك بلو مريت اباتشو تقططو تنادو مدينة تتو سكمي هدو مارتنو ينفضوا سكمي باررو سكمي ششو سكمي مهدو حتى ينفضوا لكن الله ملس التي غبي هنا وش انتنو موني هنا وسو اندزيه ميلو الله ملس الله من علي ولله خزائن السماوات والأرض انت بس بس هونكو مناتي عبد الله بن أبي بن سلول يا الله ان رزق مخزنكو كالله اجكونو كانت عدلم يا رزق هنا تابمولو كتف جمروس كفتن يونتن بالله كونوا مخزنوا بانت مسلهن دي ولله خزائن السماوات والارض نغرو سو ادلم ولكن المنافقين لا يفقهون لا يفقهون ولتنيا دغمات من معناتنو ايغباچوم لباچو تزغا ملاساچو لمتقس ايچلوم كله نغر تزغاباچو اياقوم جن يرزق مخزن بمولوك الله نو لفلغو سفي رزق يسطوال لفلقوا تنش رزق يسطوال لفلقوا منم نقر رزق يسطاو بجن تجنانقو هدون يملال مالتنو سلازي يا عبد الله ابن ابي ابن سلول رئيس المنافقين اتابلواچو بتلم رزقو كني نو كانت ادله ماله اندغنا عند مطفو نغير يتناغرو مدينه سنهد كبر يالو ماننو ودقي يهونهونا وردتنيا ماننو يتواقال يالو الله منالو يقولوا رجعنا الى المدينه ليخرجن الاعز منها الاذل ملسلاچو انغدي الله ولله العزه ولرسوله وللمؤمنين ولكن المنافقين لا يعلمون منافقو شاقوم تزغباچو نغرو كبر تلقنت لئلنت مجمريا لله نو ሁለተኛ ለራሱሉ ነው ሶስተኛ ለሙእሚኖቹ ነው እስከ يوم القيامه العزه لله وللرسوله وللمؤمنين ጉዳዩ ግን ولكن المنافقين لا يعلمون الى سبحان الله اهو يتقرؤوا بليلا تن ያስገባናል እና እስከዚህ ድረስ ያለው يعني بنكراكربت ወንድሞት እንዴት ደስ ይለኛል والله ተመልከቱ አሁን ስንት አያት ነው ያነበብኩት 8 አያት ነው እኔ እነቴ ነው እንደዚህ አይነት አሳጥሪ የፈሰርኩት አያት የለም። ይህ በመجلسአችን ከስንት አመት ነው ያልፈዋል። ይህን አያት እነት ነው በሶስት አራት ሰዓት ነበር የምፈሰረው። አሁን ግን እስቲ አሳጥሪ ነው የፈሰርኩት እና እስቲ እንከራከርበት። ምን ታቃላችሁ ስለነዚህ አሁን የተናገረው አላህ የተናገረው ነገር ምንድነው ጨምሩት? እናንተ ሙናፊቅ መሆን ጥሩ ነው መጥፎ ነው? ሁላችንና ቃልን ሙናፊቅ ምንድነው ጉዳቱ? ናም ሙናፊቅ እንዳትሆንስ ምን ማረግ አለብህ? ከአላህ እንዳትጣላ አላህ Subhanahu Wa Ta'ala በሩ ከዘጋብህ يقول سبحانه وتعالى كلا بل ران على قلوبهم وانجل كبزا لبوج اللما يهونا للزقال عليه كزا كقتل كقتل كقتل دمو ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة إلال كزا اندقنا يباسبت كباسبت دمو اندقنا ميمت السوستنيا أفلا يتدبرون القرآن أم على قلوب أقفالها أم مالت بل مالت نوزيه لاي الله سبحانه وتعالى بقرآن ما استنتنو بقرآن ما يقباتشو قرآن لما قرأت يما يفلقو كنّج الرأسو يما يقرو سلدين يما يقرأ سواتش إلال الله سبحانه وتعالى محتم يتم باتشوال بجوراتشو بملاساتشو بلباتشو بأيناتشو زقت يارقاتشوال إلال كذا ما تشرشا من عليه قلفو لباتشو زقتو قلفو ودسو يوسدال من ماتنو أفلا يتدبرون القرآن أم يعني بل على قلوب أقفالها لباتشو بلي كتو بقلف تقلفو يا مزقيا وقلف الله بإجولا اسكمت أو ما نمسو لما نتقوى يتشلم الزيلا إلى مدرس من وسط النار له أنت تبي تنيا تو تو تو تو والله وندماتشن مصطفى محمد نو سمه أدلم أتسجدم أتصومم قبلة ما تاكم بزموت بس انتنو كمشري كوتشو هنا اسلمنا انتا واردالة ككافيرو تشو هنا يعني كبر فلقه كالنسو بسلمنا اشمورت الناقر من يما تارقو نقر هلا تو تو يوله يمنافقوش نقر سمعنا تمرتيهون به نملو ان شاء الله سلزي كسورة المنافقون سمنت آيات فسروال ነገ ኢንሻአላህ የተቀሩት ስንት አያ 3 4 አያ አሉ በነሱ እንደመድማለን ኢንሻአላህ። ማይክ ለናንተ ለስተስቲ ተናገሩ እስቲ እስትምላሳችሁ ነው አውጡት والله ተናገሩ ስለነዚህ ና ማይክ ፍሪ السلام عليكم ورحمة الله تعالى وبركاته. جزاكم الله خير الجزاء أستاذ. هل جزي واندموش هيتوش قرآن بل جنة هاتشن بيالفنم كهون بوهالا للو حياة هاتشن هون بل جبان دامت استنكوا عصرامت هايامت عمراتشن بكمتو ياسهلفنون بل جبان دامت است ياسهلفنات አመት ከአስሩ አመት ከአስራ አምስቱ አመት ትበልጣለች። ምክንያቱም ሌላውን ብዙውን በከንቱ አሳልፈነዋል ማለት እና ኢንሻአላህ ምን ጊዜም ቢሆን ኡስታዝ የእንደዛ አይነቱ እኔ በእኔ አስተያየት ማለት ነው ከዚህ አያት የምንረዳው ከዚህ ሱራ የምንረዳው ከቁርአን ከተለያዩ ቦታዎች ላይ የምንረዳው ረሱል አለይሂ ሰላቱ ወሰላም ወንድሞች እህቶች በሐዲስ እንደነገሩን አልመርኡ ማዓመን አሐብ ይላል። መጥፎ ጓደኛ አደገኛ። ምክንያቱም መጀመሪያ ያን መጥፎ ሰው ብሬን ዋሽ ካደረገ እዚያ በኋላ ወደ ኸይር ለመንጣት ከባድ። ይሄ ሹዕይ ታቃላችሁ ኮሚኒስት ማለት ነው። በኮሚኒስት አካባቢ ያደጉ እንዴት አድርገው ብሬን ዋሽ እንደሚያረጋቸው ከምን እንደደረሱ ሹዕዬ ታቃላችሁ። ፈጣሪም ይባል ነገር የለም እስከማለት ሄድ። ለምን እንደው ይሄን ያስተማራቸው ጓደኛ ከነዚያ የተወረሰ ነው እንጂ የሰው ልጅ ሲፈጠር ንጹህ ነው። ሹዑይን በመከተላቸው መጥፎ ጓደኛ በመከተላቸው በመያዛቸው ፈጣሪ የለም እስከ ማለት ሄዱ። እንግዲህ ጓደኛ አደገኛነቱን ተመልከቱት። ውሃው ሚማ ኢማሂን ኸልቆት ሰሚና ተመልካች አድርጎት ይህን ሁሉ ዩኒቨርስ በከንቱ ማንም እንደው ብዙም ብሎ ብድግ ብሎ እንደማይፈጠር እንደው በሃይም እንኳን ዝም ብሎ ጃንግል ውስጥ ያደገ ሰው እንኳ ይሄ ነገር ፈጣሪ እንዳለ ያውቃል። እንደው ዝም ብሎ በአእምሮ ማለት ነው። ግን እነዚህ ሹዑይ ማለት ነው ሰንተነ ኮሚኒስት መጥፎ ጓደኛ ስለሆኑ መጥፎ መሻይኾች ስለሆኑ እነሱን የተከተለ ሰው በሙሉ ፈጣሪ እንደው ሌላውን ወንጀል ተውት ፈጣሪ የለም እስከ ማለት ሄዱ። እና አሁንም ይሄ አብደላህ ኢብኑ ኡበይ ኢብኑ ሰሉል እሱ ጋራ በወገን በዘር የምንበለው በጎሳ የምንበለው ከሱ ጋር የወገኑ ዱንያም አኺራም ብሉ ያደረጉት እሱን ስለያዙ ነው። ሱረቱል ፉርቃን ላይ ታውቃላችሁ ዑቅባ ኢብኑ አቢ ሙዒጥ የሚባለው ባለፈው ኡስታዝ የእሱን ልጅ መዲና ሄዳ እንግዲህ ባለፈው ተምረናል ስለ እሷ። ዑቅባ ኢብኑ አቢ ሙዒጥ በእሱ አስመስሎ ቢወርድም አያቱ ወየውመ የዐዱ ዛሊሙ ዐላ የደይህ የቁል ያ ለይተኒ እተኸዝቱ መዐ ረሱሊ ሰቢላ ያ ወይለታ ለይተኒ ለም አተኺዝ ፍላንን ኸሊላ ወቀድ አዶለኒ ብሎ እንግዲህ እዚያ ላይ የተናገረው በእሱ ምክንያትም ቢሆንም ይህን ሁሉ ጸጸት እስከ የውመ ልቅያማ ታሪኩ እንዲነበብ ቁርአን ላይ ያስቀመጠው አላሁ ተዓላ በምን ምክንያት ነው? ጓደኛው መጥፎ ጓደኛ ስላለው ነው። እና አሁንም ቢሆን ብዙ ወንድሞች እንደምናየው መጥፎ ጓደኛ የያዘ ሰው ምንጊዜም የሚጠፋው በጓደኛ ነው። ከዚህም የምንረዳው ምንጊዜም ከዑለማዎች ከመጥፎ ጓደኛ እንራቅ፣ ጥሩ ሰው መርጠን መያዝ መቻል አለብን። ከዚህ ጓደኛ ምንድን ነው የማገኘው በነፊት? ወደ የት አቅጣጫ እየወሰደኝ ነው? ከሱ ጋር ሂጅ መጫወቴ እሱ ከሱ ጋር ሂጅ ማውራቴ ወይ ሀሜት ነው የሚነክርህ ወይ ባንክ እንዝረፍ ነው የሚልህ ወይ የሆነ ነገር ባቋራጩ ምን ክብርበት መንገድ ይሄ ነው ድራግ ነው ብሎ ድራግ ውስጥ ነው የሚከተህ። መጥፎ ጓደኛ ለዱንያም አይሆንም ለአኺራም አይሆንም። እና ተመልከቱ መጥፎ ጓደኛ ያለው ሰው ከዚያ በኋላ ብትመክረው በዚያ ልቡ ከተዘጋ ዳዕዋ ብታረግበት ምን ብታረግበት አንዴ ብሬን ዋሽ ተደርጓል። እና የዚህ ሁሉ መንስኤው ምንድነው? ከመጥፎ ጓደኛ እንራቅ ነው ምለው ነው። በሱረቱል በቀራም ላይ እንግዲህ ተመልከቱ እነዚህ ሙናፊቆች አሽረፈል ኸልቅ ከሳቸው ጋር እየሰገዱ ከሳቸው ጋር ጧት ማታ ፊታቸውን እያዩ የረሱል አለይሂ ሰላቱ ወሰላም ኑር የኑቡዋው ኑር ወደ ቀልባቸው ሰርጦ አይገባም። ምክንያቱም ላክ ዲሁና ተዘግቷል። ከዚያ ከወጡ በኋላ ረሱል አለይሂ ቁርአኑን ሲቀሩ አብረውና አብደላህ ቢን መስዑድ ጋር ቁጭ ብለው ሲወጡ ማዛ ቃለ አኒፋ ይላሉ። ቅድም ምን ነበር ሰውየው ያለው? አብርሃል ነበርክም እዚያው። ምክንያቱም ልቡ ተዘግቷል ላክድ ይሆናል አይገባም የሚሉት ረሱል አለይሂ ሰላም እንኳን ሌላ ሰው የነብዩ ቅን ንግግር ያልገባው ሌላ ዓሊም ኹጥባ አድርጎለት ተናግሮት ዲዓዋ አድርጎበት ይሰማል። ምክንያቱም ተዘግቷል። ስለዚህ ከዚህ እንደ አይነት ነገር አሁን በእኛ ይሄ እነሱ አልፈዋል ሄደዋል። የተጠቀመ ተጠቅሟል፣ የከሰረ ከስሯል። እነሱ ሂደዋል። አሁን ይሄ ቀሶስ ለሚጠቅመን ለማን ነው? ለኛ ነው። እነሱ የተጠቀሙበትን ዘዴ እነሱ ያገኙትን ሱሐቦችም ሆነ ለምሳሌ ባለፉት ቀሶሱል አንቢያ የሚሉት ዑለማዎች የሚያስተምሩን የነ ዓድ የነ ሰሙድ የሙናፊቆችም ሆነ ከዚያ በፊት ከዚያ ኋላ ለምሳሌ እንብሰድ እነዚህ ምንድናቸው? እነዚህ እና አይሻን የሚሳደቡት መጥፎ ጓደኛ ስለያዙ እኮ ነው። በመጥፎ ጓደኛ ውስጥ ስላደጉ ተመልከቱ፣ የረሱል አለይሂ ሰላቱ ወሰላም ባልደረቦች ይሰድባሉ። ዚና ቁርአን አላሁ ተዓላ 12 18 አንቀጽ ነጻናት ብሎ በቁርአን እየተናገረ አላህ እየመሰከረ እነሱ ግን ዚና ሰርታለች ይላሉ። እናታችንን ኡሙል ሙእሚኒን አይሻን ይሄን 18 አያት መካድ እነዚህ ሰዎች ከሽርክ ከእስልምና ሙስሊም ናቸው ማለት አፋችንን ሞልተን እንችላለን? ቁርአን አላሁ ተዓላ እየመሰከረለ ንጽህነቷን ከሚን ፈውቅ ሰብዒ ሰማዋት የመሰከረላት እናታችንን እስካሁን ድረስ አፋቸውን ሞልተው ዚና ሰርታለች ይላሉ። የአላህን ከላም ማስተባበል እነዚህ ሰዎች ሙስሊም ናቸው ማለት እንችላለን? ይሄ ሁሉ ምንድነው? መጥፎ ጓደኛ ስላያዙ ነው፣ በመጥፎ ጓደኛ ስላደጉ ነው። እኔ ወላሂ የምለው ወንድሞች፣ እህቶች፣ ብዙ እህቶች አላችሁ፣ ብዙ ወንድሞች አለን። አብዛኛው እህቶቻችን 20 አመት 30 አመት ቁርአን ርቀን ከሐዲስ ርቀን ከዑለማዎች ርቀን ለአጅነብይ ጋር ቁጭ ብለን ብዙ እህቶች አላችሁ፣ ቡና የምታፈሉ ደረትሽን ገልጠሽ ወርቅሽን ለብሰሽ ከአጅነብይ ፊት ቁጭ ብለሽ ጫት እየቃሙ እንኳን ራህመት በረካ ልታገኝ የአላህ ራህመት የአላህ ሰኸጥ ነው የሚርከፈከፈብሽ። ምክንያቱም ይሄ ምንድነው? መጥፎ ጓደኛ ነው። ጅህልና ደግሞ ትልቅ በሽታ ነው። እንዴ ጅህልና ያለ አልጀህሉ መረዱን ላ ዩርጃ ቡርሁ ኢላ ቢተዓሉም። እንዴ ጅህልና ያለ መጥፎ ነገር የለም። ምንጊዜም ምን የምላችሁ ወንድሞች እህቶች፣ ከአሁን በኋላ ለቀረችሁ ሀያታችን ከዑለማዎች ጎን አንራቅ። መጥፎ ጓደኛ አሁን ብዙ ወንድሞች አሉ፣ ዑለማዎችን የሚተቹ የተለያየ ስም እየሰጡ ዋህብያ ምን ምን እያሉ ምን ስለያዙ ነው መጥፎ ጓደኛ? ይሄ ዋህብያ ነው አትስሙት፣ ሸኾቻችንን ይሳደባል፣ እንዲህ ይላል፣ እንዲህ ይላል ሲሏቸው እውነት መስሏቸው አኼራቸውንም ዱንያቸውንም ብሎ ዛርገው ዱንያቸውን 24 ሰዓት ቁጭ ብሎ ጫት ይቅማሉ። ቁርአንና ሐዲስ በመማር ፈንታ ፊቅህ በመማር ፈንታ 30 አመት 40 አመት ጫት ቅመዋል፣ ግን አህካም አንድ ነገር ይሄ ምንድን ነው ብለህ ብትጠይቀው አያውቅም። ግን ዑለማዎችን ሲተች ታየዋለህ። ይሄ ሁሉ ምንድን ነው? መጥፎ ጓደኛ። እና እኔ የምላችሁ አሁን ይሄ ሱራም የሚያስተምረን ያለው እነ አብደላህ ቢን ኡበይ ቢን ሰሉል ሂደዋል፣ ግን እኛ ሞት ሳይቀድመን ከዚህ እንድንማረው ምንድን ነው? መጥፎ ጓደኛ አንያዝ፣ ከዑለማዎች አንራቅ። እና ኢንሻአላህ ጀዛኩም አላሁ ኸይር። ሰላም አለይኩም ወረሕመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. مايك يسمع إن شاء الله؟ يسمع لا يسمع؟ ما شاء الله، بارك الله فيكم، جزاكم الله خير أستاذاتنا، الله يطيب لنا. عندهم أستاذ نور حسن. بتعلم أسئلة نكال جديد. نسمع نو يا منافق عن قداي. እስካሁንም ባለንበት ዘመን በጣም የሚያስደምም የሚያስደንቅ እንዴት አንድ ሙስሊም ይህን ያደርጋል እያልን እንደነቃለን። ግን በመሰረቱ ውስጥ ያለው ነገር ነው የሚገፋፋቸው ለሚያደርጉት ነገር ማለት ነው። ሙናፊቆች ሁልጊዜ እንኳን ሌላ ቀርቶ የውመል ቂያማ እንኳን ለአላህ ስብሓነሁ ወተዓላ ለአላህም ራሱ ምለው እንዳልሰሩ እንዳላደረጉ ሁሉ ይሞክራሉ። ለአላህ ለፈጣሪያቸው ዓሊሙል ገይብ ወሻህድ አልሆነውም ሁሉ ይሞክራሉ። በሱረቱ አልሐዲድ አላህ ስብሓነሁ ወተዓላ ሙእሚኖች የውመል ቂያማ በሲራጥ ላይ ሲሄዱ መብራት በቀኛቸው ተሰጥቷቸው እያበሩ እንደ ቀድራቸው ሲሄዱ እነሱ ምን ነው የሚሉት? የውመ የቁሉ ልሙናፊቁን ወልሙናፊቃት ሊለዚነ አመኑ ንዙሩና ነቅተቢስ ሚን ኑሪኩም። እስቲ ዞር ብላችሁ ተመልከቱንና ከብርሃናችሁ ሙናፊቃና ሙናፊቂን ለሙእምኖች መብራቱን ሲያዩ እነሱ ጨለማ ላይ ሆኖ ሲደናበሩ እስቲ ወደ እኛ ዞር በሉልንና ከብርሃናችሁ እንድንወስድ ነቅተቢስ ሚን ኑሪኩም ምን ይሏቸዋል? ቂለ ርጅዑ ወረአኩም ወደ ኋላችሁ ተመልሳችሁ ያ ኑር ፈልጉ ይባላሉ። ፈልተሚሱ ኑረን ፈዱሪበ በይነሁም ቢሱር ለሁ ባብ፣ አንድ የሆነ ሱር አለ፣ አጥር አለ፣ እዛ በር አለው። ወደዛ ወደ እነሱ ያን ሱር ይመታባቸዋል፣ ይታጠራል። ባብ አለው፣ በር አለው። ባጢኑ ፊህ ራህማ፣ ውስጡ ወደ ጀና በኩል ያለው ረሕማ የአላህ ዝነት ያለበት ነው። ወዛሂሩሁ ሚን ቅበሊህ ልአዛብ፣ በህዝቡ በሙናፍቃን በኩል ያለው በውጭ ያለው ግን የአላህ ቅጣትና ጀሃንም ያለበት ወደዛ ይዞራሉ። እና ምን ላሉ ዩናዲውነሁም አለም ነኩም መዓኩም፣ እኛ እናንተ ጋር አልነበርንም እንዴ ይሏቸዋል። አሁን እንግዲህ ናብላህ ኢብኑ ኡበይ ከነዛ ሰሃባ ጋር ምርጥ የሆኑ ፍጡር ከረሱል ሰለላሁ ዐለይሂ ወሰለም አያየ ወረደ እየሰማ አሁን ምን ይላል? አለምነኩም ማአኩም አሉ በላ ወላኪንነኩም ፈተንቱም አንፍሰኩም ግን ራሳችሁን ፈተናችሁ እና ጋር ነበራችሁ ወተረበስቱም መጥፎ የሆነ አደጋ ይወርድባችኋል እያላችሁ ትጠባበቁ ነበር ወርተብቱም ተጠራጠራችሁ ወገረትኩም አማኒ ምኞትም ራሱ አታለላችሁ ይባላሉ ሐታ ጃ አምሩላህ የአላህ ትእዛዝ ከመጣት ወገረኩም ቢላህ ልቀሩ ትልቁ ሸይጣን ገሩር አታለላችሁ ይባላል ከዛ በኋላ አላህ ፈሊየውመ ላ ዩኸዱ ሚንኩም ፊድየቱን ወላ ሚነ ለዚነ ከፈሩ መዋኩሙ ናር ይባላሉ ለማሳጠር ያህል ማለት ነው ሙናፊቆች አሁንም ቢሆን የሚሰሩት ከዚህ የተለየ አይደለም ከዚህ የተለየ ሙናፊቃን ሁልጊዜ እንትን የሚሉት ቶሎ ብለው የካፊር ፓወር ወዳለበት የፈለገው ማንንም ይሁን ፓወር ካለበት ከዙ ጋር ጠጋ ይሉና ሙስሊሞችን ስም እየሰጡ እየለያዩ መምታት ብቻ ነው ማስመታትና መምታት በቻሉት መጠን መበታተን በሙስሊሞች መካከል የተለያዩ ስሞች አማው ይሄ ዕውቀት የሌለውን ሰው ለማወናበድ የተለያዩ ስም በመስጠት የኮ ሀቢ ነው የኮ አክራሪ ነው የኮ ምንድነው የማይሰጥ ስም የለም ሙስሊማ ሙሐጀባ ከሆነች እችኮ ታስመስያናት እንጂ እንደዚህ አለ ብሎ ተቦታ ታይታለች ይሄን ታረጋለች እየተባለ ሹኩክ ለመፍጠር በመካከል ሙስሊሞች ላይ መተማመን እንዳይኖር ማሰራጨት ነው ስራቸው የዘመናችን ማለት ነው እዛ አላህ Subhanahu Wa Ta'ala በቁርአን አውርዶ አጋልጧቸዋል የዘመናችን ግን በአንደርስታንዲንግ እኛ ጥንቃቄ ሀደር ካላደረግን በስተቀር ላናውቃቸው እንችላለን ወይም እናምናቸውና የነሱን እንትን ወስደን የገዛው እንድምህን ከነሱ ጠጋ ብለህ ትበድላቸውም ትችላለህ ባለማወቅ ባለማስተንተን ባለመመልከት ይሄን ነገር ሊፈጸም ይችላል እና አብዱላህ ኢብኑ ኡበይ ኢብኑ ሰሉል ምንድነው እንደዚህ ሊያረጋቸው ከተቻለ የቻለው ቢባል ቅድም ኡስታዝ እንደት እንዳሉት ስልጣን ሊሰጠው ነበር ስልጣን አክሊል ሊጫንለት እየተቀራረበ ረሱል ሰለላሁ ዐለይሂ ወሰለም ሲመጡ ቅናት ያዘው ስልጣኑን ይወሰዱበት መስሎ ታየው ረሱል ሰለላሁ ዐለይሂ ወሰለም ለዱንያ በፍጹም ለዱንያ ስልጣን አልመጡም የተሾሙት ከሚን ሰብዒ ሰማዋት ምን ፈውቂ ሰብዒ ሰማዋት ነው የተሾሙት አላህ የሾማቸው ማንንም ያንን ሊነጥቀው በጦርነት ሊወገድ አይችል በምንም በጥላቻ ሊወገድ የማይችል ነገር አለማዋቁ ነው እሱ ስልጣን ቢሰጠው ረሱል ዐለይሂ ወሰለም እኔ መጥቻለሁና ስልጣን ሁረድ ማለትም ነበር ካመነና የእስልምናን እንትን ከተከተለ እሱ መሊክ ቢሆን እኔ ያለው አንተ መሊክ አትሆንም ብሎ አይከራከሩትም ለዚህ ነው በየደብዳቤ ሲጽፉ ለምሳሌ ኢላ አዚሚ ኪስራ ኢላ አዚሚ ምንድን ሀበሻ ብሎ ጽፎ ሲያበቁ አንተ መጀመሪያ አሰላሙ ኢላ መን ተበዐ አልሁዳ ምናምን ካሉ በኋላ ከዛ በኋላ ይሄንን ከተከተልክ ይሄን ከሰማህ ሁለት አጅር ታገኛለህ ያንተንም የህዝብንም ይሄንም አጅር ታገኛለህ ካልሆን ደግሞ ወንጀል ያንተንና የተከታዮችን ወንጀል ትሸከማለህ ብቻ ነው የሚሉት እንጂ ከስልጣን ተወርዳለህ እስልምና መጥቷል እኔ ነብይ ነኝ ምናምን አይሉ ሰውየው ግን አላህ Subhanahu Wa Ta'ala እንግዲህ የጻፈለት እሱ ነው በዛው ንፍቅናው ቀጥሎ እስልምናን ለማጥፋት ጣረ ግን ከንቱ የሆነ ጥረት ነበር ለምን ጭንቅላቱን ብቻ በራሱ አስተሳሰብ እንትን ስላለ በዘመናችንም እንደው ለመጥቀስ ያህል ነው የተወሰኑ ሰዎች በአገራችን በተቀሰቀሰው እንቅስቃሴ ወንድሞቻችን ያ ሁሉ ጥረት ሲያደርጉ እስልምና ለመከላከል ሲሞክሩ ከሱ በፊት በብዙ ስራ በሙስሊሙ ስራ ላይ ሲሰሩ የነበሩ በዶክተርና የሚሆን መጽሐፎች በመተርጎም የሚሆን የነበሩ ሰዎች እንዳለ ወደ ኋላ ነው የተገለበጡት ለምን ከዛ ከሚመረጡ ሰዎች 17 ሰዎች ሲመረጡ እነሱ ባለመኖራቸው ወይም እነሱ ምክር ባለመጠየቃቸው ምክንያቱም እነዚህ ወንድሞቻችን በጣም ራቅ ያለ ዕውቀት ስለነበራቸው የሚተረጉሙት መጽሐፍ ውስጥ ያሸቀው መጥፎ የአቂዳ ችግር እንደነበር ያውቃሉ። ስለሚያውቁ ማለት እነሱ ለማግለልም ሳይሆን ትልቅነታቸውን ተቃውሞ ያውቁም እንደ ትልቅ የሚሆኑ እነሱ ግን በተንኮል ምን ማላሰቡትም እነሱ ግን ያለ እኛ ለምን አልመራ ነው በሚል በላይ ተገልብጠው ያመጣችሁት ሐሳብ ሙስሊሙን የሚበታትን ነው። አንደኛ ይወጣት ስብስብ የትም አይደርስም ሽማግሌ የለም ምናምን እያሉ ከመንግስት ጋር ወግነው ወንድሞቻችንን ገመዱን ለማጥበቅ ሞከሩ ማለት ነው። እነዚህ በትልቅ ስም ሲጠሩ የነበሩ ሰዎች ናቸው በዘመናችን ማለት ነው። ንፍቅና ባለት ከዚህ የተለየ ምንም አይደለም። ይሄ ምንድነው ጭንቅላታቸውንና ዕውቀታቸውን ስለሚመኩበት ማለት ነው። ናኦሮማዎች ምንድነው ምንም ማን ተመደ አላማሊህ ቀል አንድ በገንዘቡ ላይ የሚመካሰው ተዋራጅ ነው የሚሆነው ወመን ተመደ አላ ሱልጣኒህ ዘል ባለ ሙስልጣኑ ተዋሩን የሚመካሰው ደግሞ ተዋርዶ ነው የሚቀረው። ወመን ተመደ አላ አቅሊህ ኸተል አቅሉን ደግሞ እኔ ጥሩ ሆነ አሳሰብ ያለኝ ዕውቀት ያለኝ ካለ ደግሞ ከመስመሩ ያስወግደዋል። ዕውቀት ኸተል ትክክል ሊሆን አይችልም እኔ አቅለኛ ነኝ የሚል ሰው ያ ሰው አቅል እንደሌለው ያመለክታል። ወመን ተመደ አላ ዕልሚህ ባል ዓሊም ነኝ ብሎ ደግሞ ይመካም ከሆነ ይሳሳታል ከመንገድ ውጭ ይሆናል። ወመን ተመደ አላ ናስ መል በሰው ላይ ደግሞ የሚመካ ያ ሰው ብዙ ሲበዛ ሰዎች ይሰለቻል። አንድ ሰው ከሰው ላይ ሁልጊዜ ተጠግተህ መኖር አይቻልም ለተወሰነ ጊዜ ሊሆን ይችላል። ግን ወመን ተመደ አላ الله ወደ አላህ ግን የተመካና የተጠጋ ሰው ፈላ ቀለ ወላ ዘለ ወላ ኸተለ ወላ ዘለ ወላ መል ያ ቅድም የተዘረዘሩት ነገር ሁሉ በአንጻሩ ነው የሚሆኑት። ከአላህ ጋር ከተጠጋ ከአላህ ጋር ከተመካ አላህ ሱብሃነሁ ወተዓላ ሁሉን ያሟላልሃል። እንደዚህ ሙናፊቆች ግን ሁልጊዜ የሚጠጉት ወደ አላህ ሳይሆን በአንጻሩ ዱንያዊ በሆነ እንትን ነው እንትን የሚሉት እና አላህ ሱብሃነሁ ወተዓላ ከእንደዚህ ያለ አላህ ይጠብቀን እንደዚህ ያለ ውርደት አላህ ይጠብቀን ከእውነተኛ ሙእሚኖች ጋር አላህ አኑሮ አላህ ይደለን እንዳለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ማክሰሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ይሰማል ኢንሻአላህ ጀዛኩም አይሰማም ሰላም አለይኩም ኦኬ ኸይር ኢንሻአላህ አላህ ሱብሃነ ወተዓላ ለኡስታዛችንም ይጨምርላችሁ ለኡስታዝ ኑር ሐሰን ኡስታዝ አባኒ ሰላህ ይጨምርላችሁ አላህ ብዙ እንማራለን ከኋላ ደግሞ በሚሰጣ አስተያየት አላህ ሱብሃነ ወተዓላ በምንሰማው ደግሞ የምንሰራ አላህ ያድርገን። እንግዲህ እኔ ምለው ደግሞ ከየኒፋቅ ትልቁ ምንጮ በኔ እንደሚመስለኝ ደግሞ ከተማርነው አብደላህ ቢን ሰሉል ምን አይነት ሰው ነበር ምን ይሰራ ነበር ከዛ በፊት ደግሞ ምን ሊያደርጉት ተዘጋጅተውለት ነበር አክሊል ሊጭኑለትና የዛ አካባቢ ታላቅ መሪ ሆኖ እንደ ተከበረ የሚኖር መስሎት ነበር ረሱል አለይሂ ሰላቱ ሰላም እስልምናን አምጥተው ያንን የነመሰለውን ዲን ሲያፈሱ እዛ ሀገር ላይ እንግዲህ የሱ ስልጣን እንደቀረበት ጥቅሙ እንደቀረበት ስላወቀ ወደ ኒፋቅ ሄደ። ስለዚህ የገንዘብ መውደድ የስልጣን መውደድ ወደ ኒፋቅ ይወስዳል በያስባለሁኝ። ምክንያቱም የሰው ልጅ የሚዋሸው ደግሞ ከዋዕድ ከገባ ያንን ዋዕዱን ደግሞ የሚተወው ማለት እንግዲህ አማርኛው ጠፋኝ ኢንሻአላህ ደግሞ ከታመነ ደግሞ እንዲሁም ያንን እምነቱን የሚከዳው በምን ምክንያት ነው? የጥቅሙን ስለሚፈልግ ነው ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀንና በጥቅም ወደ ኒፋቅን ያስኬዳል ማለት ነው። አላህ ይጠብቀን። አያተል ሙናፊቅ ሰላሳ ኢዛ ሐደሰ ከዛ ለምንድን ነው የሰው ልጅ የሚዋሸው? የሚፈልገውን ነገር ለማግኘት ነው ዱንያን ለማግኘት ነው ወይዘ ወአደ አኽለፍ ቃል ከገባ ደሞ ቃሉን ያጥፋል ወይዘ አቱሚና ኻን ደሞ ሰው ካም በእምነቱ ላይ አይቀመጥም እንዳለ ባለበት አይቀመጥም ሰው እንዳመነ ይሄ ሁሉም የሆነው በመክንያት ነው ዱንያን በመውደድ ነው ስልጣን በመውደድ ነው ራስን ከፍ ለማድረግ በመውደድ ነው እና አላህ Subhanahu Wa Ta'ala ይጠብቀን እነዚህ ነገሮች ቀላል ይመስላሉ አንድ ሰው ዝም ብሎ ይዋሽ ይዋሽ ይዋሽ ይዋሽና መጨረሻው ምን ያረጋዋል አላህ Subhanahu Wa Ta'ala ካልተን ካላለ ከደጋገመውና ተወተነሱ አካል ገባ አላህ Subhanahu Wa Ta'ala ልቡን ይዘጋበታል ምንም ቢዋሽ ከዋሸ በኋላ እንትን አይመስለውም ያ የዋሸው ነገር የሚጎዳ አይመስለውም ምንም አይመስለውም ያሳምርለታል ይሄን ነው አላህ ልቡን የሚዘጋበት ማለት ነው ደግሞ አንድ ሰው ቃል ይገባል ቃል ገብቼ ቀጠሮን እንትን ብዬ ቀጠሮዬን ካላከበርኩኝ በዛ አይነት ሁኔታ ሁሌ ከሄድኩኝ ተውባ አድርጌ ወደ አላህ ካልተመለስኩ ድረስ ወደዛው ወደ ኒፋቅ ይወስዳል መልሶ ወደ አሁን ለምሳሌ ዛሬ አንድ ሰው ቀጠርኩኝ ነገም ቀጠርኩኝ ዛሬም እመጣለሁ ነገም እመጣለሁ ይሄ ውሸት እና ቀጠሮ አለማክበር እንደገና ደግሞ ሰው አንድ አማና ከሰጠው ያንን አማና ደግሞ አጥብቆ አለማያዝ ይሄ ሁሉ ወደ ኒፋቅ ይወስዳል አላህ Subhanahu Wa Ta'ala ይጠብቀን ሲደጋገም ማለት ነው ትንሽ ኒፋቅ ሊሆን ይችላል ዝም ብሎ መዋሸት ወይንም ደግሞ እንትን ማለት ግን አማናን አለመጠበቅ ወይንም ደግሞ ቀጠሮን አለማክበር እነዚህ የመሳሰሉት ትንሽ ሊሆን ይችላል ግን ሲደጋገም የሰው ልጅ ልብ ይዘጋል አላህ Subhanahu Wa Ta'ala ምክንያቱም እኛ ምን ሰራውን አይቶ ነው ልባችንን የሚዘጋው እኛም ሰራውን አይቶ ነው በጥፋታችን የሚቀጣን ባሁን ጊዜ እንደምናየው በአለም ላይ ሁሉ የሚደርስብን ምንድነው የኛ ድሮ እስላም ይታመናል ይባላል ድሮ ገንዘብ ይሰጥ ሲባል እስላም ጋር አስቀምጡ ይባላል ሙስሊሞች ጋር አስቀምጡ ይባላል ባሁን ጊዜ ግን ከነሱ ጋር እኩል ሆነናል ይሄ ምንን አመጣብን ለኛ በላን አመጣብን ማለት ነው ሙስሊሞች እስከ መዋረድ ደረጃ ደርሰናል እና አላህ Subhanahu Wa Ta'ala ይጠብቀን ወደ አላህ Subhanahu Wa Ta'ala ምንመለስ ያርገን ሌላው በጣም በጣም Subhanallah ያስፈራይ ምንድነው ሱረቱ ተውባ 80 ቁጥር ላይ አስተግፍሩ ማውት ላ ተስተግፍሩ እንተስተግፍሩ 70 مرهን የሚለው አያ ወርዶ ዘብዛሪ ተማርኩትና ከዛ ይሄን ረሱል አለይሂ ሰላቱ ሰላም አስተግፋር ባረክላ ሜቢ አላህ Subhanahu Wa Ta'ala ይተውለታል ብለው በልባቸው እንትን እንኳን ሲሉት ሰባኡን አለይም አስተግፈርተለም አምዘም ተስ ቁርጥ አድርጎም አላህ Subhanahu Wa Ta'ala ሲቆርጥበት Subhanallah በዱንያ ላይ ሰው ይሄንን ቁርአን እየሰማ በዛ በኒፋቁ መሞት والله ምን ያህል አላህ እንዳለው የሰው ልጅ ድንጋይ ከድንጋይ የሚባሰ እንደሆነ ያንን ነው የሚያሳየው አላህ Subhanahu Wa Ta'ala ይጠብቀንና ዱአ አለ اللهم إني أعوذ بك من الشقاق والنفاق وسؤال اخلاق يتندوا ان شاء الله لتكن كلاتنا من بلا وجزاكم الله خير